والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم ألم تعلم أن الله له ملك السماوات والأرض يعذب من يشاء ويغفر لمن يشاء والله على كل شيء قدير والسارق والسارقة فاقطعوا أيديهما የወንድ ሌባና የሴት ሌባ መስረቃቸው ከተረጋገጠባቸው እጆቻቸውን ቁረጧቸው ይላል። ለምን ጀዛ አንዲማ ከተባ በሰሩት መጥፎ ስራ ምንዳ ይሆንላቸው ዘንድ ነካለ ምን አላህም ከአላህ የሆነ መቀጫ ሆኖ ተደንግጎላቸዋልና መስረቃቸው ከተረጋገጠ ያለምንም መማርማር እነዚህን ሌቦች በዚህ አይነት ቅጥዋቸው ይላል። والله عزيز حكيم اللهم ማንኛውንም ኃይለኛ ነይ ባይ አሸናፊና እንዲሁም ደግሞ በወንጀለኛ መጣ ህግም ከማንኛውም አዋቂ የበለጠ ጥበበኛ ነውና ሌቦች በዚህ መልክ መከታት የሚገባቸው መሆኑን ስለወጠነ በዚህ መልክ ቅጥዋቸው በማለት ይደነግጋል ማለት ነው። እና እንግዲህ በዱንያ መከታው ይሄንን ይመስላል። በአኺራ ደግሞ ምናልባት ይሄ አይነት ህጋዊ እርምጃ ካልተወሰደበት የራሱ የሆነ መከታ አዘጋጅቶለታል። ከመንታ በሚንባጅ ጉልሚሂ የሌባው ሰውዬ በሌብነቱ ሌሎችን ወገኖች ከበደለ በኋላ እንደገና ኋላ ጥፋቱን አውቆ የተመለሰና የተጸጸተ እንደሆነ ወአስላሃ በተረፈው እድሜው ደግሞ አቋሙን ያስተካከለና ድክመቱን ያረመ እንደሆነ ፈኢነላህ የቱቡ አለይ አላህ ስብሓነሁ ወተዓላ በመቀበል ይመለስለት ይሆናል ይላል። እና ማንኛውም ወንጀል እንግዲህ ተውባ ካደረገ አላህ የተዋበርን ክፍት ነውና ያደረገው ከተመለሰ እቀበለዋለሁ ማለት ነው። ኢነላህ ገፉር ረሂም ለእንዲህ አይነቶቹ አጥፊዎችና ተመላሾች አላህ ሱብሃነሁ ወተዓላ ምሕረት ሰፊና በጣም ሩሩ ነውና ተውባ የሚያደርጉ የሆነ እንደሆነ እንደምቀበላቸው ንገራቸው ይላል። እና እንግዲህ እስልምና ሁሉን ነገር ያካተተ በመሆኑ የወንጀለኛ መቅጫም ሳይቀር ይደነግጋል ማለት ነው። እንዲሁ የእስልምና ጥላት የሆኑት ወገኖች ሃይማኖት ከፖለቲካዊ ጉዳይ ወይም ደግሞ ከወንጀለኛ መቅጫ ጋር ምን ያገናኘዋል ቢሉም እንኳ ከአላህ የበለጠ ለሰው ልጆች ታዋቂና አሳቢ የለምና ሰዎች ሲሳሳቱና ወንጀል ሲሰሩ ወይም የሌላን መብት ሲያጠፉና ሲጋፉ የሚቀጡበት ድንጋጌም አስቀምጦላቸዋል። እና ሌብነትን በሚመለከት እንግዲህ የማያዳግምና ወሳኝ የሆነ እርምጃ ነው የተወሰደው በእስልምና ማለት ነው። እና እጅ መቁረጥ የሚባለውን ነገር እንግዲህ በሰዎች አመለካከት ይሄ በጣም አደገኛ የሆነ ርህራሄ የጎደለው ያረመኔ መቀጫ ነው ይሉታል ኩፋሮቹ ይሄን በሚያው ጊዜ ማለት ነው። እንግዲህ በእነሱ አስተሳሰብ ለሰው ልጆች ከየታቸው ከፈጣሪያቸው ይልቁንስ እነሱ አሳቢ መሆናቸው ነው። በሌላ በኩል ግን የወንጀለኛ ተባባሪ መሆናቸውን ረስተዋል ማለት ነው። እና አላህ ግን ሱብሃነሁ ወተዓላ አንድ ወንጀለኛ ወንጀልን በሚፈጽምበት ጊዜ ከወንጀሉ ጋራ የሚመጣጠን መቀጫ ያውቃልና ያንን ትክክለኛና ወንጀላቸውን የሚሸፍን መቀጫ ነው የደነገገላቸው ማለት ነው። ምክንያቱም አንድ ሰው ያልሰራውን ያለፋ ያልደከመበትን ገንዘብ ከሌላው ዝም ብሎ ነጥቆ ወሰርቆ በሚወስድበት ጊዜ የዛ የንብረቱ ባለቤት አንጀት ተቆርጧል ማለት ነው። ስንት ላቡናን ጠፍጥፎ ወጥቶ ወርዶ ደግሞ ያገኘውን ንብረት ያኛው ዝም ብሎ አፈፋ አርጎ ሲወስድበት አንጀቱም እንደ ሞራሉም ታጭዶ ተቆርጧል ማለት ነው። በዛ አንጻር እንግዲህ በምን አይነት መቀጣት የሚከፋ መሆኑን የሚያቀው አላህ በዛ በወሰደበት እጁ የዛኛውን አንጀት በቆረጠበት ያነሳበትን እጁ ራሱ መቆረጥና መከታጫ መሆን አለበት ብሎ ወሰነ ማለት ነው። እና እዚህ ላይ ደግሞ በጾታም ልዩነት ሳይኖር ሌባው ወንድም ቢሆን ሴት ሁላቸውም ተመሳሳይ መከታጫ የሚፈጣቸው መሆኑን ጭምር ነው የገለጠው። ሌባ ብዙ ጊዜ በወንዶች በኩል ጎልቶ ስለሚታይ ግን ወንዶችን አስቀድሞ ሴቶችን አስከተለ ማለት ነው። ዝሙት ላይ ግን አዛንየት ወዛኒ ፈጅሊዱ ኩለ ዋሂድ ሚንሁማ ነበረ ያለው ሴቶችን አስቀድሞ ወንዶችን ነበር ያስከተለው። ምክንያቱም የዝሙት ስራ በሴቶች በኩል ተቀባይነት ካላገኘ በስተቀር ወንዶች ብቻቸውን በቀላሉ ሊያሳኩት የሚችሉ አይደለም። ሴት ኮስታራ ከሆነች ጥርስ ካላሳየችው ማንም ወንድ የፈለገውን ጀግና ቢሆን እንኳ ማንንም ሴት ዘሎ ሊደፈር አይችልም ሰው ባለበት አካባቢ ማለት ነው። እሷ ከፈለገች ግን በቀላሉ ሁሉን ነገር ታመቻችለትና እሱን ወንጀሉን ለመስራት ይችላል። በመሆኑም የዝሙት በር ከፋቾችና ግንባር ቀደም ተዋናኞች ሴቶች በመሆናቸው እነሱን አስቀደመ። ሪብነት ላይ ግን ድፍረትና ጉልበት ስለሚጠይቅ ከሴቶች ይልቁንስ ወንዶች ናቸውና ብዙ ጊዜ የሚዳፈሩት በተጨባጭም የወንድ ሌባ ነውና በብዛት የሚታየውና የሚገኘው እነዚህን አስቀደመ ማለት ነው። እና በመቀጮ አደነጋገር ግን አላህ Subhanahu Wa Ta'ala አሸናፊ ነው። ማንም ኃይለኛ ነኝ የሚል ሁሉ ከሱ ሊያይል እና ሊያመልጥ የማይችል መሆኑን ሲገልጽ አዚዝ ነው አለ። እንደገና ደግሞ መቀጫው ደግሞ የአምባገነኖች መቀጫ እንዳይመስል ሐኪም ነው አለ። ጥበበኛ ነው። መቀጫውና ወንጀሉ ተመጣጣኝና ተመሳሳይ ነው እንጂ ወይም የሚያንስ ወይም የሚበዛ አይደለም። ሰዎች ግን እምነት ባለመኖራቸው አላህ Subhanahu Wa Ta'ala ከጥፋቱ የበለጠ መቀጫ እንደደነገገበት በማሰብ የቅጣቱ በዝቷል፣ ሰብአዊ መብትን ይጋፋል እያሉ ሲቃወሙና ሲተቹ ይታያሉ። ይሄ እንግዲህ አንከኝ ከአላህ ይልቁንስ እኛ እናቃለን ካላሉ በስተቀር ከአላህ የበለጠ አዋቂና ጥበበኛ የለምና በሌቦች ላይ ይሄን አይነት ህግ ነው የደነገጉት ነው የሚለው። ተመንታ በሚንባዲ ጉልሚህ ግን ይሄን አይነት ወንጀል ከፈጸመ በኋላ በእኔና በሱ መካከል ያለውን አላቃ እንደገና ለማደስና ለማስተካከል ፈልጎ የተመለሰ ካለ ወአስላሃ በተረፈው ድሜው ደግሞ ይሄንን ልክስክስነቱን ትቶ ትክክለኛ ሆኖ ለመቀጠል የሞከረ ካለ ፈኢነላህ የቱቡ አለይ ተናንትና ሰርቀህ ነበርና በቃ አልታረቀህም አለለውም እኔ እስከተመለሰ ድረስ ይሄን አይነት ሰውዬ እመለስለታለሁና ና ቶሎ ወደ ተውባ በለው ማለት ነው። ኢነላህ ገፉር ረሂም ለእንዲህ አይነቱ አጥፊና ተመላሽም ቢሆን አላህ ምሕረት ሰፊና ሩሩ ነውና ይላል። ይስዮን እንግዲህ አንድ ሰው ሌባ ሆኖ የሰውን ገንዘብ ሲሰርቅ ሁለት አይነት ወንጀል ነው የሚፈጽመው። አንደኛ አላህ የከለከለውን ህግ ጥሶና ተላልፎ ነውና ያን ነገር የሚሰራው በአላህ በኩል ተቆጥቶበታል። በሌላ በኩል ደግሞ ያ ተበዳው የንብረቱ ባለቤት ተበድሏል ማለት ነው። እና አላህ እምራለሁ የሚለው የንብረቱን ባለቤት ሀቅ ሳይሆን የራሱን ነው። ህግን ጥሶ ሰዎችን በማስለቀሱ ተቆጥቶበት ነበርና ተውባ ካደረገና ከተመለሰ በእኔ በኩል እምረዋለሁኝ ነው የሚለው። በዛ በግለሰቡ በኩል ግን ወይ የሰረቀውን ነገር መክፈል ወይ ይቅርታ መጠየቅ እንጂ አላህ ይምረኛል ብሎ ያኛውን ዝም ብሎ አስለቅሶ መቅረት አይቻልም ማለት ነው። እና እንግዲህ ይሄ እጅ መቆረጥ የሚባለው ነገር ከመቆረጡ በፊት መሟላት ያለባቸው ሹሩጦች ይኖራሉ ማለት ነው። አንደኛ የተሰረቀበት ቦታ የተጠበቀ ቦታ ወይ ከሰውየው ተኪሱ ወይም ደግሞ ከቤት ከሳንዱ ከመሳሰሉ ቦታዎች ከተወሰደ ነው። ሰውየው በሜዳ ጥሎት አንስቶ ከሆነ አያስቆርጥም ያኛውን ማለት ነው። እንደገና ደግሞ የተሰረቀው ገንዘብ ቢያንስ ከሶስት ዲርሃም በላይ መሆን አለበት። ከዛ በታች ያለ ጥቅቅን ነገር አያስቆርጥም ማለት ነው። እና እንደዚህም ከመሆኑ ጋር አዳው ኢስላም እንዴት ሰው የተወሰነ ዕቃ ስለወሰደ ብቻ እጅ ይቆረጣል? የተለያዩ የተሻሻሉ ዘመናዊ መቀጫዎች መሰጠት አለበት እንጂ ይያሉ ይተቻሉ ባለማወቃቸው ማለት ዋናው ግለሰቡ ይቆረጣ ይቆረጥ የሚባለው እሱን ለመበደል ወይም ለመበቀል ሳይሆን ጸጥታ ለማስፈንና የሰዎችን መብት ለማስከበር ነው። እና የሰዎች መብት የሚከበረውና ሌባ ደግሞ ሊጠፋ የሚችለው በዛ አይነት መቀጫ ሲደነገግ እንጂ ከዛ መለስ ያለው ሌብነትን ሊቋቋም አይችልም ነው የሚለው አላህ Subhanahu Wa Ta'ala። እና አንድ ሰው ያላግባብ የሰውን እጅ በሚቆርጥበት ጊዜ በካሳ በኩል ሲታይ 500 ዲናር ያስከፍለዋል ይባላል። ዲናር ማለት እንግዲህ የወርቅ ፍራንክ ነው፣ ጥሬ ወርቅ። ያ 500 ዲናር በዘመኑ ገንዘብ ሲመነዘር በጣም ብዙ ሺ እንደሚሆን ነው ማለት ነው። እና አንድ እጅ ያላግባብ የቆረጠ እንደሆነ ብዙ መቶ ሺ የሚያስቆጥር ገንዘብ ይከፍላል ሲባል፣ እንደገና ደግሞ በሚሰርቅ ጊዜ በሶስት ድርሃም ወይም በሶስት ብር ይቆረጣል እንዴት ይባላል? በጣም የተዛባና የተራራቀ አስተሳሰብ ነው ብለው ይተቻሉ ማለት ነው። ጸረ እስላም አመለካከት ያላቸው ይህም በሚሉበት ጊዜ መልስ ሰጣቸው አንድ ሊቅ። ቀደም ሲል 500 ዲናር ታስከፍል የነበረችው እጅ በሶስት ድርሃም እንድትቆረጥ ያዘዘባት ምክንያቱ አልገባችሁም እንጂ ብትረዱ ኑሮ እኮ መጀመሪያ 500 ድርሃም ኢልያ ታስከፍላለች የተባለችው የታማኝ ሰው እጅ ናት፣ የንጹህ እጅ ናት። የንጹህን ሰውዬ እጅ በመቁረጡ 500 ዲናር ካሳ ይከፍላል ተብሎ ነበር። አሁን ግን ሌባው የሌባ እጅ ነው፣ የሌባ እጅ ደግሞ ክብር የላትምና ከ500 ዲናር ወደ 3 ድርሃም ወረደች። ታማኝ በነበረበት ጊዜ 500 ዲናር ያወጣ የነበረው አካል ኺያና በሚያመጣ ጊዜ ግን ወደ 3 ብር ወረደ ማለት ነውና ይሄ የኺያናና የአማና ልዩነት ነው በማለት መልስ ሰጠ ነው የሚለው። እና ከዚሁ ጋራ በማያያዝ እንግዲህ በአሁኑ ጊዜ የምስራቃዊም ሆነ ምዕራባዊ የሆኑ የእስልምና ጥላቶች የእስልምና ህጎች የሰው ልጆችን ከሚገባቸው በላይ ይረግጣሉ እያሉ ነው የሚያጥላሉትና እንደገና በሰው ሰራሽ ህግ ለመተካት የሚሞክሩት ማለት ነው። አብዛኛው ደግሞ የእስላም ተከታይ ነኝ የሚለው ህዝብ ዲኑን ጠንቅቆ ባለማወቁ እና አብዛኛው ደግሞ ደካማን በመሆኑ የነሱን ህግ እንደ ዘመናዊ በማድረግ ዲኑን ወደ ጎን እየተወ በነሱ በሰው ሰራሽ ህግ መተዳደርን እየመረጠ ይኸው ሲሳሳት ይታያል ማለት ነው። ግን አላህ ሱብሃነሁ ወተዓላ ለእያንዳንዱ በሽታ ተመጣጣኝ መድኃኒት ነው የሚሰጠው። የበሽታውን መጠን ከአላህ የበለጠ አዋቂ የለምና ይህ ሌብነት የሚባል በሽታ የተጠናወተው ሰው በምን አይነት መቀጫ ሲቀጣ ነው ከዚህ አይነት ሊቆጠብና ሊቆም የሚችለው የሚለውን ወስኖና መጥኖ ነው የደነገገው። እነሱ ግን ችግሩን ለመፍታት ሳይሆን እንዳው ብቻ ተቀጣ ብሎ እንዲወራ ለኢስሙላ ነው የሚፈልጉት ማለት ነው። በመሆኑም በምዕራቡ ዓለም በአሁኑ ጊዜ በጣም የተለጠነ ዘመናዊ ህግ አለ እየተባለ ግን በብዙ ሚሊዮን የሚቆጠሩ ሌቦች ነው በተለያዩ ሀገሮች በእስር ቤት ታጉረው መንግስት እየቀለበ የህዝብ ንብረት እያወደመ ብዙ አመታት ታሰረ በኋላ ሲለቃቸው እዛው እንደገና ልምዳቸው ተለዋውጠውና ተጠናተው በቡድን ተደራጅተው እየወጡ የባሰ እንደገና ጸጥታን በማፈረስና በማደፍረስ ላይ ዓለምኑ ጥንቅጥ እያወጡ ያሉት ማለት ነው። ይህ የአላህ ህግ ተግባራዊ በሚደረግበት ሀገር ግን በማንኛውም ጊዜ ለምሳሌ ይህችን መምለካ ማለትም የሳዑዲያን አገር መውሰድ ይቻላል። ከማንኛውም ሀገር የበለጠ ሌባ በጣም የተዳከመና ዝቅ ያለ ሆኖ እናየዋለን። ሱቆች ተከፍተው በጨርቅ መጋረጃ ተዘርረው ማንም ሰው ዝም ብሎ ሳይፈራ ትቶ ሲሄድ ተመልሶ ሲመጣ አንድ ቃ ሳይጠፋው ያገኛል ማለት ነው። ይህ ምንድነው? ከሞላ ጎደል በአላህ ህግ ሰዎች በመቀጣታቸው ነው እንደዚህ ሌቦች በጣም ዝቅ ሊሉ የቻሉት ነው። ስለዚህ እንግዲህ አላህ ሱብሃነሁ ወተዓላ አንድኛውን በሽታ ተመጣጣኝ የሆነውን መድኃኒት በሚመድብለት ጊዜ ያ በሽታ ሲሆን እንዲጠፋ ቢያንስ እንዲቃለል ነው እንጂ ግለሰቡን የመጉዳትና የመጥቀም ጉዳይ አይደለም ማለት ነው። ሌሎቹ ግን ተቀጣ ማለታቸው እንጂ ያ ወንጀለኛ ተቀጥቶ ከወንጀሉ ታረመና ተስተካከለ ወይ የሚለውን ጥያቄ ረስተውታል ማለት ነው። በሌላ በኩል ህጉን የሚደነግጉት ራሳቸውም ህደለሾች ከመሆናቸው የተነሳ የህብረተሰቡ ንብረት ቢበዘበዝ እነሱ ብቻ በህግ ተቀጣ ከተባለ ያ ነገር ችግሩ መወገድና አለመወገዱ ከነሱ ሂሳብ እርቋል ነው የሚለው። አለም ተዓለም አንላህ ለሁ ሙልኩ ሰማዋት ወልአርድ ለመሆኑ አታውቅምን ይላል አላህ። አላህ ስብሓነሁ ወተዓላ የሰማያትና የምድር ስልጣን ለእርሱ ብቻ መሆኑን አታውቅምን? እንግዲህ አንድ ባለስልጣን ህግ በሚያወጣ ጊዜ በግዛቱ ለምን እንዴት ተብሎ አይጠየቅም ማለት ነው። ምክንያቱም ነፃ ግዛት እስከሆነ ድረስ የፈለገውን ህግ መደንገግ ይችላል። በሰው ደረጃ እንኳን አንዲት ክልል እንግዲህ የተቆጣጠረ አንድ የፖለቲካ ኃይል ያለ እንደሆነ በዛች በራሱ ግዛት የፈለገውን አመስተዳደርና የፈለገውን ስርዓት ይዘረጋል። አላህ ደግሞ ይህች ዓለም ከሰማይና ምድር መለስ ዳር እስከ ዳር ከወዲህ ከወዲያ ሳይባል በሙሉ የእሱ ግዛት መሆኗ ይታወቃል። ታዲያ በገዛ ግዛቱ የፈለገውን ህግ ቢደነግግና ስርዓት ቢዘረጋ ምን ያስገርማል ነው የሚለው። ወአዚቡ መን የሻ በፈለገው መቀጫ ከባሮቹ መካከል ጥፋተኛ ሆነው የተገኙትን የሻባቸውን ይቀጣቸዋል በዱንያም በአኺራም። ወይቅሩ ሊመን የሻ እንደገና ደግሞ በገዛ ስልጣኑ ከጥፋተኞች መካከል ተውባ ያደረጉ ወይም እንዲቃለላቸው የሚያስፈልጉ ካሉ እነዛን ደግሞ በምህረት ይቀበላቸዋል ይቅር ይላቸዋል። ወላሁ አላ ኩሊ ሸይኢን ቀዲር አላህ በማንኛው ነገር ላይ ችሎታው የራቀ የሆነ ጌታ ነውና በገዛ ግዛቱ የፈለገውን ቢቀጣ የፈለገውን ቢምር ለምን ተብሎ የሚጠየቅ አይደለም። ሌላው ባለስልጣን እንኳን በክልሌ እኔ ባለቤት ነኝ ብሎ የፈለገውን አላህ ያልፈቀደና ያልወደደውን ህግ እየዘረጋና ህዝቦችን ያላግባብ እየጨፈጨፈ ለምንድን ነው ሲሉት በገዛ ስልጣኔ በገዛ ሀገር ምን አገባችሁ ይላል። እኔ ግን ከእናንተ ያነስኩኝ መስል በሰማይና በምድር ውስጥ ላሉ ፍጥረታቶች መተዳደሪያ ህግ በማወጣና የወንጀለኛ መቅጣም በመደነግግ ጊዜ ይሄ ይከብዳል ይሄ ይቀላል እያላችሁ ከኔ እናንተ የተሻላችሁ አዋቂና አሳቢ ሆናችሁ ጣልቃ በመግባት ዘባርቃላችሁ። ይህን ከማለታችሁ በፊት መጀመሪያ በማን ግዛት በማን ስልጣን ነው እናንተ አስተያየት የምትሰጡት ነው የሚለው። እና እንግዲህ በሌላም በኩል አላህ ሱብሃነሁ ወተዓላ የማንኛውንም ወንጀል መጠኑን ያውቃል ከሰው የበለጠ። ሰው ወንጀልን በአጠቃላይ እንደ ወንጀል ያውቀዋል፣ ግን ያ ወንጀል ምን ያህል ጎት መሆኑን ምን አይነት መከጫ ለዛ ወንጀል የሚተካውና የሚመጣጠነው መሆኑን አያቅም በግምት ካልሆነ በስተቀር። ስለዚህ ከባድ ወንጀል ተሰርቶ ያበቃ ቀላል መከጫ ይሰጣል፣ ወይም ቀላል ወንጀል ተሰርቶ ያበቃ ከባድ መከጫ ይሰጣል መጠኑ ስለማያውቁት። ስለዚህ በየአገሩ የተለያዩ መከጫዎች እናገኛለን ማለት ነው። አላህ ግን ዓሊሙል ገይብ ወሻሃዳ ነውና በትክክል የወንጀሉን መጠን ስለሚያውቀው ለዛ የሚሰጠውና የሚደነግገው መከጫ ደግሞ ተመጣጣኝ ነው፣ ሳይንስም ሳይበዛም ነው የሚሆነው። ስለዚህ ይሄንን ምሳሌ ብንወስድ የሌባ መከጫ በእስልምና እንግዲህ እጁ መቆረጥ ነው ተባለ። እንዴት እጅ መቆረጥ? ሌላው አካል እንግዲህ በሌብነቱ እርግጥ ተጠቃሚ ቢሆንም ያንን የተሰረቀውን ዕቃ በቀጥታ ያነሳውና የነካው ይሄ እጅ በመሆኑ መጀመሪያ እሱ ላይ ተወሰነ መከጫው ማለት ነው። ይሄ እጅ ደግሞ የሚቆረጥበት ምክንያቱ ለወደፊት የማይሸፈን በመሆኑ ነው። ሌላው አካል እንግዲህ አንድ ነገር ቢደርስበት ልብስ ይሸፍነዋል። እጅ ግን ያው የሥራ እንትን ስለሆነ የትም ቦታ ይጋለጣል። እጅ ቆራጣ ከሆነ አንድ ሰው ሊደብቀው አይችልም ማለት ነው። እና የተፈለገው በየደረሰበት ቦታ እጁ ተቆርጦ ሲታይ ምን ሆኖ ነው የሰውየ ሲባል፣ ሰርቆ ተቆርጦ ሲባል ትምህርት እንዲሰጥ ነው። ህይወቱ እስካለ ድረስ የሰውየ በተዘዋወረበት ቦታ ሁሉ በሌብነት ምክንያት ነው የተቆረጠው እየተባለ ለህብረተሰቡ ሲታወቅ ጥሩ አስተማሪ ይሆናል በተግባርና እንደሱ እንዳልሆን እያለ ሰዎች ከዛ አይነት ድርጊት እንዲርቁና እንዲጠነቀቁ ተፈልጎ ነው ማለት ነው። በሌላ በኩል ደግሞ አንድ ሰው ያንደ የተወሰነ አካል ክፍሉ በበሽታ ቢመረዝና ቢታወቅ ወደ ህክምና ባለሙያዎች ይሄዳል። በሚሄድ ጊዜ እግሩም ሆነ እጁ ያ በሽታው ያጠቃው ክፍል የማይድን መሆኑን ካወቁ ይሄ አካል ክፍል መቆረጥ አለበት ይላሉ። የዛ ጊዜ ካልተቆረጠ በስተቀር መርዙ ወደ ሌላው ሰውነት ተሰራይቶ ህይወቱ አደጋ ላይ ይወድቃል ብለው በሚወስኑበት ጊዜ ከመሞት ይሻለኛል ብሎ ሰው አይኑ እያየ እጁን ወይም እግሩን እንዲቆርጡት ተስማምቶ ይፈርምላቸዋል ማለት ነው። ያ አካል ከተቆረጠ በኋላ እንደገና ይድንና የተረፈው ሰውነቱ የእድሜውን ያህል እንዲኖር ይደረጋል ማለት ነው። አሁንም እንግዲህ እስልምና የሙስሊሙን ህብረተሰብ እንደ አንድ ግለሰብ ነው የሚያየው፣ የተያያዘ ነው። ከጀሰድ አልሙስሊሙነ ከጀሰድ ዋሂድ እንደተባለው በሀዲስ ወይም በቁርአን ነመልሙነ ኢኽዋ እንደተባለው አንድ አካል አንድ አምሳል ናቸው ማለት ነው። ስለዚህ ከዚህ ከአባላቱ መካከል አንዱ ሰውዬ እንዲህ አይነት መጥፎ ጠባይ ከተጠናወተው እንደታመመ አካል ነው ማለት ነው። እጁ ጣቱ የተመረዘች ጊዜ ትቆረጥልኝና ልዳን እንደሚለው ያ የተበከለው ግለሰብ ከህብረተሰቡ መካከል በሽተኛ ስለሆነ እሱ ወደ አሁኑ እንግዲህ ርምት ካልተደረገለት ህብረተሰቡን በሙሉ ይዞ ሊሞት ነውና ይህ ሰውዬ እጁ ይቆረጥ ያለው ያ በበሽታ ምክንያት የተመረዘው አካል ለሌላው ሰውነት እንዳይተርፍ ይቆረጥ ተብሎ እስከተስማማ ድረስ ይህም ሰውዬ ደግሞ የህብረተሰቡ አባልና አካል ሆኖ የዚህ አይነት መጥፎ ጸባይ ይዞ ከመጣ እሱ ተቆርጦ ሌላው መዳን አለበት ነው የሚለው። ስለዚህ ሎጂካዊ መሆኑንም በዚህ መልክ መግለጥና ማስረዳት ይቻላል። ግን ይህን ሁሉ ለማወቅ ያልሹ እና ያልፈለጉ ዝም ብለው በጭፍንና በግርድፉ እስልምና ሰዎችን እንደሚበድልና ወይም ደግሞ ያልተመዛዘነ መቀጫ የደነገገ ለማስመሰልና ሙስሊምን የሚሉትን ያልተማሩ ወገኖች የእነሱ አጃቢና አጨብጫቢ ለማድረግ ከሃይማኖታቸው ለማፈናቀልና ለማራቅ የማያደርጉት ሙከራ የላቸውም ማለት ነው። ግን ጠለቅ ብሎ ከታየ አላህ የደነገጋቸው ህጎች ከማንኛውም በዚህ ዓለም ላይ አሉ ከሚባሉት ስርዓቶች የተሻሉና የተራቀቁ ምንጊዜም ጊዜ የማይሽራቸውና ሰዎችንም ደግሞ ለሚፈለገው ዓላማ ይጥቅም የሚያበቁ ሆነው ነው የምናገኛቸው ማለት ነው። يا أيها الرسول لا يحزنك الذين يسارعون في الكفر من الذين قالوا آمنا بأفواههم ولم تؤمن قلوبهم ومن الذين هادوا سماعون للكذب سماعون لقوم آخرين لم يأتوك يحرفون الكلمة من بعد مواضعه يقولون إن أتيتم هذا فخذوه إن لم تؤته فاحذروا ومن يرد الله فتنته فلن تملك له من الله شيئا أولئك الذين لم يرد الله أن يطهر قلوبهم ولهم في الدنيا خزي ولهم في الآخرة عذاب عظيم سماعون للكذب أكالون للسحت فإن جاءوك فاحكم بينهم أو أعرض عنهم وإن تعرض عنهم فلن يضروك شيئا وإن حكمت فاحكم بينهم بالقسط إن الله يحب المقسطين يا أيها الرسول أنت ملكتني وهوي إلى شوى النبي عليه الصلاة والسلام لا يهزمك الذين يسارعون في الكفر بقيد يكسرها የሚራወጡና የሚራወጡ የሚራወጡ የሆኑ ሰዎች አያታዝኑ ይላል። من الذين قالوا آمنا بأفواههم እነዚህ ሰዎች ካንገት በላይ በመላእክታቸው ብቻ አምነናል ከሚሉት የሆኑ ናቸው ሙናፊቆች ማለት ነው። ለስሙ ያ አምነናል ይሩና ውስጥን ግን ተኩፍራቸው ሳይላጠቁ ሙስሊሞችንና እስልምናን ለመጉዳት ሌት ተቀን የሚራወጡና የሚጨረጨሩ የሆኑት ወስላቶች አያታዝኑ ሆናም ነው። ወለም ቱሚን ቁሉቡሁም ልቦናዎቻቸው ያላመኑላቸው የሆኑ ወሚነ ለዚነ ሀዱ እንደገና ደግሞ ከነዛ ከይሁዶቹም የሆኑት አያታዝኑ የፊተኞቹ ሙስሊም ነን ብለው ያው ኒፋቅ ያላቸው ናቸው። እኒኞቹ ደግሞ የይሁዶች ናቸው በእርቅ በስምምነት አለን ብለው ውስጡን ግን ያው ነቢይን ለማቃትና ሰሃቦችን ለመጉዳት የሚሯሯጡ ነበሩ። እነዚህ ሁለቱም አይነት ሰዎች ሊያሳዝኑ አይገባም። ሰማዑነ ሊልከዲብ እና እነዚህ የይሁዶችም ሆነ እነዛ ሙናፊቆቹ ውሸትን አዳማጮች ናቸው። አንተ የምታቀርብላቸውን እውነት ወደ ጎን በመተው ይልቁንስ ከነዛ ከተሳሳቱ ከሃዲ አለቆቻቸው የሚነበብና የሚነገርላቸው ውሸት ነው የሚዋጣቸውና የሚያዳምጡት ነው። እንግዲህ በተውራት ነብዩ መሐመድ አለይሂ ሰላቱ ወሰለም ወደ አኺረ ዘማን ተልከው እንደሚመጡ ተዘግቦ ነበር። ግን ከታውቶቻቸው ይመጣል ተብሎ የተነገረለት እኮ ይሄ ሳይሆን ሌላ ነው። ይሄንን ፍንጭ ስለሰማ እሱ ራሱን አስመስሎ ያወናብር ነው እንጂ ገና የሚመጣው ወደፊት ይመጣል። አሁን ግን ይሄ አይደለም እያሉ ሲነግሯቸውና ሲተልቋቸው እውነት እየመሰላቸው ያንን ተቀብለው አንተን ግን በኒፋቅ ወገረጥ ያውሃል ማለት ነው። ሰማዑነ ሊቀውሚን አኸሪን እና አንተን ወገናቸውን ትተው ሌሎችን ይባዕድያንን ያዳምጣሉ ማለት ነው። ለም የእቱክ ወገና ወደ አንተ ያልመጡ የሆኑትን ማለትም እንግዲህ የይሁዶቹ በሁለት መልክ ነው። አንደኛዎቹ በቀጥታ ያው ሙአሃዳ ያረጉና በሁለታ ነብዩ ጋራ ይገናኛሉ። አንዳንዶቹም ደግሞ አመን ብለው በኒፋቅ የውስጥ ሚስጥርን ለማገኘት ህብረተሰቡ ጋር እየተቀላቀሉ ይሰራጫሉ። ሶስተኛው ክፍል ደግሞ ጭሩትን ወደ ነብዩ አይመጣም። ከጥላቻው ብዛት የተነሳ በእነዚህኞቹ በሚቀርቡት አማካይነት ነው እንጂ መረጃ የሚወስደው ወይም መልእክቱን የሚያስተላልፈው ራሱ በቀጥታ ነብዩ ፊት የማይቀርብ የሆነ ቡድን ነበረ ማለት ነው። እና እነዚህ ሰዎች የሚያዳምጡት አንተ ጋር መጥተው የማያውቁትን እዛ ባሻገር ያሉትን ጥላቶችህን ነው የሚለው። وحرفون الكلمة من بعد مواضعه እነዚህ ወደ አንተ ያልቀረቡት የሩቅ ጥላቶች ደግሞ እነሱ የሚያዳምጧቸውና የሚሰሟቸው ከውስልትናቸው ብዛት የተነሳ የአላህን ቃላቶች ካሉበት መሰረታዊ ቦታቸው የሚያፋልሱና የሚያዛቡ ናቸው። ማለትም ተውራትን እናቃለን እያሉ ተውራትን ያላግባብ እያጣመሙና እያዛቡ እየተረጎሙ ይሄ ማለት እኮ እንደዚህ ነው እንደዚህ ማለት እንደዚህ ነው እያሉ ተውራትን የሚያዛቡ የሚያጨማልቁ የሆኑትን ሰዎች ነው እነዚህ እንደሪቅና እንደመሆር አድርገው ጆሮአቸውን ሰጥተው የሚያዳምጧቸው ማለት ነው። የቁሉን እና እነዛ የተውራት እንግዲህ አወናባጅ የሆኑ ምሁር መሳዎች ለማያውቁት መሐይማን አሽከሮቻቸው እንዲህ ይላሉ፣ እንኡቲቱም ሀዳ ይህን አይነት ፍርድ የተሰጣችሁ እንደሆነ በመሐመድ በኩል ፈሁዱ ተቀበሉት አሉ፣ ወይም ለምትተውሁ ይህንን ሳትሰጡ ግን ከዚህ የተለየ ነገር ከሆነ የሚፈርድባችሁ ፈህደሩ ያ እሱ የሚፈርደውን ነገር ከመቀበል ተጠንቀቁ በማለት ያወናብዷቸዋል። ወመን ዩሪድላሁ ፊትነተሁ ምንጊዜም አላህ ስብሓነሁ ወተዓላ ፈተና ሊያደርስበት የሻበትን ሰው ፈለን ተምሊከ ለሁ ሚነላሂ ሸይአ አንተ ከአላህ ቅጣት ምንም የምታድነውና የምትከላከለው ነገር የለህም። ኡላኢከ ለዚነ ለም ዩሪድላህ አን ዩጠሂረ ቁሉበሁም እና እነዚህ ሰዎች አላህ ልቦናቸውን ከክህደትና ተማጋራት ወይም ከኒፋቅ በሽታ ሊያጸዳና ሊያጠራቸው ያልሻላቸው ሰዎች ናቸው። ሶስቱም አይነት ቡድኖች ማለት ነው። ለሁን ፊ ዱኒያ ፊዙን በመሆኑም በዚህ በምድር ላይ እያሉ ለእነሱ ውርደት ይኖርባቸዋል። ወለሁን ፊል አኺረቲ አዛቡን አዚም በመጪው ዓለምም ደግሞ እንደገና አይከብዱ የከበደ ቅጣት ይጠብቃቸዋል ይላል። እና እንግዲህ በዚህ አያ አላህ ስብሓነሁ ወተዓላ የገለጸው ሶስት አይነት ሰዎችን ነው፣ ጸረ እስላም የሆነ አቋም ያላቸው ማለት ነው። አንደኛው ነቢያችን አለይሂ ሰላቱ ወሰላም መዲና ከወረዱ በኋላ የራሳቸው መንግስት መስርተው ባደረጉት እንቅስቃሴ ከለት ወደ ለት እንግዲህ እየተበረታቱና እየጠነከሩ ሲመጡ አይ ይሄ ሰውዬ አልተቻለም፣ እኛ እሱን ተቃዋሚ ሁነን መታየታችን አደጋ ላይ ይጥለናልና አምነናል ብለን ለሱ እጅንስ ከዛ በማለት ለምሳሌ እንደ አብዱላህ ብኑ ኡበይ ብኑ ሰሉል የሚባሉት ሰዎች ታንገት በላይ የእምነት ቃል ሰጡ ማለት ነው። ታዲያ እነዚህ እንግዲህ የጥላት መሳሪያ ሆኑና ለምን አመናችሁ ሲሏቸው አይ እንደናንተ እኮ ባሻጋሪ ሁነን ተማየት ነገሩን ጠለቅ ብለን መከታተልና አመቺ ሁኔታ ስናገኝ ማጥቃት ይሻላል ብለን ነው እያሉ መልስ ይሰጣሉ። እዚህ ደግሞ የሙስሊሞች አባል በመምሰል ውስጡን ይቦረብራሉ ማለት ነው። እነዚህ ሰዎች እንግዲህ በሚያረጉት መስጠርጠር እኔ እጎዳለሁና አጠቃለሁ ብላ አትዘንላቸው። ወይም እነሱ በገዛ ጥፋታቸው አላህ Subhanahu Wa Ta'ala ውድቀት ያመጣባቸው እንደሆነ እንዳታዝንላቸው፣ ወይም እነሱ በእኔ ላይ ጉዳት ያደርሳሉ ብለህ እንዳትሰጋ ማለት ነው። እነዚህ ሰዎች እንግዲህ የውጭ ጥላት መሳሪያ በመሆን ሌሎቹ እንዲበሉ እንዲያድርጉ እያሉ የሁዶቹ የሚነግሯቸውንና የሚያስተምሯቸውን ነገር እየተቀበሉ እዚህ በሙስሊሞቹ ላይ እውከት ይፈጥሩ ነበረ ማለት ነው። ሌላኛው ቡድን ደግሞ የሁዶቹ ናቸው። የሁዶቹ ያው ነብዩ ጋራ አንዋጋም፣ ያው በጉርብትና ተከባብረን እንኖራለን ብለው ከተስማሙ በኋላ እንደገና ደግሞ በስውር አሁን ሙስሊሞችንና ዲኑን ለማጥቃት ይራወጣሉ። እነሱም ማያታዝኑ የጅዋጋቸውን ያገኛሉ ነው የሚለው። ሶስተኛው ቡድን ደግሞ ሙአሃዳም አላደረገም ወይም አመንኩም አላለም፣ ግን ባሻጋሪ ሆኖ በድልድይ ላይ ነው የሚመጣው ማለት ነው ለማጥቃት። የሁዶችን እነዚህ ሙአሃዳ ያደረጉትን ወይም አምነናል ያሉትን ሙናፊቆች እንደ መሳሪያ በመጠቀም እንዲህ አድርጉት እንዲስሩት እያሉ ተንኮል የሚሸርቡና ወደዚህ የሚያሰራጩ ናቸው ማለት ነው። እነዚህ ደግሞ እንግዲህ የተውራ ታዋቂ ነን ይላሉ። ሰው እንዳምናቸው አውላማ ሊቆች ሆነው ነው የሚቀርቡት ማለት ነው። ተውራትን ግን እንዳልሆነ እየገለባበጡና እያዛቡ እያጣመሙ በመተርጎም ይመጣል የተባለው ነቢይ ይሄማ ቢሆን ኑሮ እኛ አልነበርም ከሁሉ የበለጠ የምንደግፈውና የምናምንለት ባለመሆኑ ነው እንጂ እያሉ ህብረተሰቡን ያወናብዳሉ ማለት ነው። እና በዚህ ሁኔታ ላይ እያሉ አንድ ጊዜ ከነሱ ከይሁዶቹ መካከል ሁለት ግለሰቦች በወንጀል ተያዙ ይባላል። እዚህ ተፈኝ ዝሙት ያደርጉ ተያዙ ሴትና ወንድ ይሁዶች። ይህ ጊዜ በእነሱ ህግ በተሻሻለው ህግ ተውራት በቀጥታ እንደ ቁርአን በሞት ይቀጣል፣ በትዳር ላይ ያሉ ሴትና ወንድ ከባለጉ በሞት ይቀጣሉ ነው የሚለው የነቢዩላህ ሙሳ ኪታብ። ቁርአንም ይሄንኑ ነው የሚደግፈው ማለት ነው። ግን እነሱ ከብዙ ዘመን በፊት ቀደም ብለው ራሳቸው ያው ተህሪፍ አድርገው አዛብተው ተውራትን አሻሽለው ለውጠውታል። ያ የተለወጠው ነገር እንደ ህጋዊ ሆኖ ያ መሰረታዊ የነበረው የተውራት ድንጋጌ ግን ተረስቷል በህብረተሰቡ መካከል። እንደውም አለ ቢባል የሚቀበለው ሰው እስከሚጠፋ ድረስ ሆኗል ማለት ነው። አሁን እነዚህ ሰዎች በነቢዩ ጊዜ እንግዲህ ዝሙት አድርገው ሲያዙ ጊዜ ሂደው እነዚህ ሰው እንዲሰርተዋልና ያው መቀጫ አስቋቸው ብለው ሲከሰሱ እኛ የምንሰጣቸው መቀጫ ምናልባት ሊከብድባቸው ይችላል፣ በዚህ በአዲሱ ነቢይ በሙሐመድ የተሻለ መቀጫ ሊያገኙ ይችላሉና እስቲ ወደ እሱ ውሰዱና ጠይቁ ብለው ይልካሉ ሲፈርድባቸው ማለት ነው። እና እነሱ እንግዲህ ያው የተሻሻለው ነገር ደግሞ ከበደ ብለው ከዛ የተሻለ ለማገኘት ሊሞክሩ ነው ማለት ነው። እነዚህ ጋር በሚመጡ ጊዜ እነዚህ የሁዶች ግን እንደዚህ እንደዚህ ሰርተዋልና በአንተ ህግ ቅጣልን ብለው ያቀርቡላቸዋል። እሺ አሉና ተተስማማችሁ በእኔ ህግ መቀጣታቸውን ትዳር መስርተው ያጣሉ አሉ። አዎን ሲሏቸው እንግዲያውማ በሞት ነው የሚቀጡት ዝሙት ካደረጉ፣ ከትዳር በኋላ የባለገ ሰው ያው ግድያ ነው ብለው ይወስናሉ። ይህ ውሳኔ የሰጣችሁ እንደሆነ ያከበደባችሁ ነው እንዳትቀበሉ ብለው መክረዋቸዋል እነዛ ቄሶቻቸው። እንግዳሳ በእነሱ በተሻሻለው ህግ እንደዚህ የሰራ ሰው ጥላት ሰውነቱ ይቀባና ከወገቡ በላይ አርቃኑን ይደረግና ጥላት ተቀብቶ በአህያ ላይ ፊቱን ወደ ኋላ አዙሮ ይጫንና በህዝብ መካከል በአደባባይ እንደዚህ ይዞራል። እነዚህ ባለጌዎች እንደዚህ ባልገው እየተባለ በሰው ፊት ይጋለጡና ከዛ በኋላ በዚሁ ይለቀቃሉ እንጂ አይገደሉም የሚል ህግ ነው እነሱ ከጊዜ በኋላ የፈጠሩት ማለት ነው። ያ እንግዲህ አሳፋሪ ስለሆነ የሰውን ሞራል የሚነካ ነውና እስቲ ከዚህ የተሻለ ቀለል ያለ ነገር ምናልባት ካገኘላችሁ እሱን ሄዳችሁ ጠይቁታል። ነቢዩ ግን ያው የፈሩትን ተህዘሩ የተባለው